ለመጀመር ከ127 ኛው ሐዲስ ምን ይላል? ከእናታችን አይሻ የተወራው ረዲየላሁ አንሃ أن عائشة رضي الله عنها أن النبي صلى الله عليه وسلم صلى في خميسه في خميسة لها أعلام فنظر إلى أعلامها نظرة فلما انصرف قال اذهبوا بخميستي هذه إلى أبي جهم وأتوني بجانية أبي جهم فإنها ألهتني آنفا عن صلاتي. እንደገና መጀመሪያ ሳታስበው ደግሞ ከተከሰተብህ ያ ነገር እንዳይቀጥል ለማቋረጥ መሞከር ያለብህ መሆኑን የሚያመለክት ነው ሐዲስ ማለት ነው። አይሻ ረዲየላሁ አንሃ ምን አሉ? አን ነቢዩ ሰለላሁ ዐለይሂ ወሰለም ሶላ ፊ ኸሚሰቲን። አንድ ወቅት ነቢዩ ዐለይሂ ሰላቱ ወሰላም ኸሚሳ ነጠላ ነገር አዲስ ነጠላ ሀዲያ ይዞላቸው መጣና አንድ ሰው ደስ የምትል ልብስ እሷን ለብሰው መስገድ ጀመሩ። ለሃ አላሙን ነጭ ነጠላዋ ዳርዳሯ ቀለም አላት እንደ ኩታ ማለት ነው። እና መልኳ ደስ የምትል ነገር ዝጉርጉር ነገር አላት ዳርዳሯ ዙሪያዋ። ያችን ለብሰው በመስገድ ላይ እያሉ ፈነዘረ ኢላ አላሚሃ ነዝራ፣ ድንገት በመስገድ ላይ እያሉ ያቺ የተዝጎረጎረችው ቀለሟ ትኩረታቸውን ሳበችና እሷን ማስተዋል ጀምረዋል ሳያስቡት ማለት ነው። ኋላትስ ሲላቸው ለካ ሀሳባቸውን ሰርቃቸዋል ያቺ ብልጭት ነገር ማለት ነው። ልክ ሶላቱን እንደጨረሱ ያችን ኩታ ጥቅልል አደረጉና ለመልእክተኛ ስላፋል ሰለማን ሰረፈ ማለት ሰለማ ሰለማ ሶላት ሶላታቸውን እንደጨረሱ ፈቃለ እዝሃቡ ቢኸሚሰት ሃዲሂ ኢላ አቢ ጀህሚን፣ ችን ኩታዬን ውሰዱና ለአቡ ጀህም ስጡት አሉ። ተሰጣቸው ሰውዬ ማለት ነው። ወእቱኒ ቢአንቢጃንየቲ አቢ ጀህም፣ ይህንን ወስዳችሁ ግን መልሳችሁ የእሱ የለበሰው ጋቢ አለ በዛ እንለወጥ ብለዋል ብለ ለውጡን አምጡልኝ አሉ። ፈኢነሃ አልሃትኒ አኒፈን አን ሶላቲ፣ ምክንያቱም ይቺ በጣም መልኳ ደስ የምትል ነገር ስለሆነች ትኩረቴን ስባኝ ሶላቴ ላይ አሻክላኛለች እና አልፈልጋትም አሉ ማለት ነው። መጀመሪያ የአቡ ጀህም የተባለ ሰውዬ አቡ ጀህም ነው። አቡ ጀህል እንዳይመስላችሁ፣ አቡ ጀህል ሀዲያ ያመጣም ሁላ ነው። እና ሁለት ጨርቆች ይዞ መጣ። አዲስ ጨርቆች አመጣና ከነዚህ ከሁለቱ ጨርቆች አንዷን ደስ ያለትን ልሰጥወት ፈልግ ያለው አለ። ሁለቱን አልሰጥም አሉ፣ አንዷን ልሰጥወት ነው ምረጡ አላቸው። ስለዚህ አንዷ በጣም ደስ የምትል ኩታ ነገር ናት፣ ዳርዳሯን ዝምዝማት ወይ መልክ ያላት ነገር ናት። ይቺ ትሻለኛለች ብለው ቀለሟ ደመቅ ያለችውን ተቀበሉ። ያኛው ጎዳ ነው፣ ዝም ብሎ ጋቢ ነው ማለት ነው፣ ቀለም የለውም። ያ ጋቢውን ተውለትና ይቺ ኩታዋን ተቀበሉ ማለት ነው። ከዛ ያቺ ጨርቅ ለብሰው ሲሰግዱ ሳያስቡት ለፊት ለፊታቸው ዝጉርጉሯን ሲያዩ ይችን እንዴት አድርገው ሰሯት፣ እንዴት አድርገው ጠላለፏት እያሉ ሀሳባቸው ወደዛ የተሰርቃለች ማለት ነው። ኋላ ትዝ ሲላቸው ለካ ወስዋስ ሆናለች ይቺ ኩታ ማለት ነው። እንደጨረሱ ጥቅልል አደረጉና በሉ ይችን ጨርቅ ይዛችሁ ሂዱና ለአቡ ጀህም ቅድም ያው አስመርጠኸኝ ነበረ ጋቢውን ይሻላል ኩታውን ብለህ እች ኩታዋን መርጬ ነበረ የወሰድኩት፣ አሁን ግን የኩታዋ ፍቅር አለቀችልኝና ያው ምክንያቱን አልገለጥም፣ ያች ጋቢዋ ደስ ትለኛለች፣ ጋቢዋ አላክልኝ ብለውሃል ብለው ላኩ እና አስለወጧት ማለት ነው። ሰበቡ ምንድን ነው? ያው ወስዋስ ስላመጣችባቸው ማለት ነው። አንኛው እንግዲህ ብልጭልጭ ነገር የግድ ያው ሰው በተፈጥሮ ደስ የሚል ነገር ይስበዋልና ትኩረቱን ያቺ ተታጥር ስታረግባቸው ከዚህ መልክማ በሰገድ ቁጥር እሷ ላስተውል ነው ወይ በማለት ወዲያው እርምጃ ወሰዱ ማለት ነው። እና ገሪቡል ሀዲስ የሐዲስ በተመለከተ ኸሚሶቱ ለሃ አላ ኸሚሷ ማለት ዳርዳሯ ቀለም ያላት ያው ኩታ አይነት ውበት ያላት ልብስ ማለት ነው። ኪሳ ሙረባ ነው፣ አራት ረድፍ ያላት መጠቃለያ መከናነቢያ ናት። እንደ ሀገራችን ነጠላ ኩታ እንደሚባለው ማለት ነው። የአልዋን ሙክተሊፋ የተለያዩ ቀለሞች አሉ ዳርዳር ላይ። ወቃለ እብኑ ልአሲር ሄ ተውቡ ኸዝ ና፣ ጨርቋም ኸዝ ናት። ኸዝ ማለት ወፍራም ሀር ምናልባት ሀር ተመከልከሉ በፊት ሊሆን ይችላል። አው ሱፍ ሸኩ ምን ራዊ ነው ሙአለም፣ ወይም ደግሞ በሱፍ የተዘመዘመች ናት። ወቅለላ ቱሰማ ኸሚሶተን ኢላ አንተኩነ ሰውዲያ ሙአለማ፣ አንዳንዶቹ ከሚሷ የሚባለው አጠቃላይ ቀለሙ ጥቁር ሆኖ ዳርዳሩ ቀለም ያለው ሲሆን ነው የሚሉም አሉ። ለማንኛውም ቀለሙ የፈለገውን ይሁን ዳርዳሯን ያውን የጌጥ ያላት ልብስ ነጠላ ማለት ነው። አጠቃላይ አምቢጃንያ የሚባለው ደግሞ ኪሳውን ጋሌስ ወፍራም ያው መከና ነቢያ ነው ጋቢ ማለት ነው። ለይሰ ለሁ አላም እና ቀለም የለውም ዳርዳሩ ማለት ነው። وهي بفتح الهمزة وسكون النون وكسر الباء الموحدة وبعد الألف نون مكسورة بعدها ياء مشددة ثم تاء التأنيث منصوبة إلى بلد تسمى أنبيجان. أنبيجان كم يبالا قرنه من مرة تونا كذا قري من مدى قابي أنبيجان يبالا دمالتنا الشامة قرنه. وقد وردت هذه الكلمة بفتح الباء وهي نسبة على غير كيات إلى منبيج البلد المعروف بلاد الشام. በሻም ሀገር የአይነት ጋቢ የሚመረትበት ቦታ ስለነበር ከዛ የመጣ ጋቢ ማለት ነው። ወሚትሩሃ ሚን ቢጃን ወሄ ኪሳኡ ሚን ሱፊ ለሁ ኸማሉን ወለይሰ ለሁ አላሙን ወቱአዱ ሚን አድወኒ ፍያቢ ልገሊዛ እና ወፍራም ሆኖ ዋጋው ርካሽ የሆነ ነው ይሄኛው ጋቢው ማለት ነው። ያችኛዋ ደግሞ ስስ ሆና መልክ ውበት ስላላት ዋጋዋ ውድ ነው። አኒፈን ማለት ያኒ ለአና አሁን በስሪ ተላይ ያለሁኝ እቼ ኩታዋ ቀለም ትኩረቴን ስባ ወሰኛለችና ወሰዱና ለውጣቸው አንጧሉ። አልማዕና ልጅማሊ አዳ አቡ ጀህሚን ኢለ ነብይ ሰለላሁ ዐለይሂ ወሰለም ኸሚሰተን ለሃ አላ ያቡ ጀህሚ የተባለ ሰውዬ ዳርዳሯ ውበትና ቀለም ያላት ኩታ ይዞላቸው መጣ ሀዲያ። ወካነ መካሪሚ አኽላቂ ሰለላሁ ዐለይሂ ወሰለም አንሁ ይቅበሉ ለሀዲያ ነብዩ ሀዲያ ሰደቃ ከሆነ አይቀበሉም አዲያ ተመጣላቸው ግን ይቀበላሉ። ለምን ጀብረ ሊኻጢር አልሙህዲ ስጦታውን የሚያመጣው ሰው የስጦታን አልቀበልም ካሉት ስለሚቀየም ሰው ላለማስቀየም ሲሉ ይቀበላሉ ማለት ነው። ፈቀቢላ ሚንሁ ወሰላ ቢሃ ናያችን ኩታ ተቀብለው ሰገዱባት። ወሊከውን ሃዛ ተአላሚ የተአለቁ ቢሃ ነበር ዳርዳሯ ደስ የሚል ቀለም ስላላት የሰውን ትኩረት ትስባለች። እንደዛ በመሆኑ አልሃት ሁሳ ሰለም አንካሚል ልሁዶር ሶላቴ በሶላታቸው እስከ ዛሬ በአንድ ልብ ይሰግዱ የነበረውን የተወሰነች ሀሳባቸውን ሰረቀችባቸው ማለት ነው። ወሆ ሰላ ሰለም ካሚሉ ለስዱር አኑ ምን ልአማል ኢለል ካሚል ናሳቸው ሁልጊዜ የሚሰሩት ስራ የተሟላ ነው። ትንሽ እንኳን ከን ነገር እንዲገባው አይፈልጉም ማለት ነው። ፈአመረሁም አንዩዒዱ ሀዚህ ልከሚሷ ስለዚህ በተወሰነች ደረጃም ያቺ ሀሳባቸውን ሰረቅ ስላደረገቻቸው ለቅጽበት እንኳን ያህል ቢሆን ለምን ያችን እስቲ ያለው ሰዎች ብለው ተቆጥተው ወዳው ወረወሯት ማለት ነው። ኢለል ሙህዲ አቢጃን መጀመሪያውኑ ላመጣላቸው ሰው አቡ ጀህም ለተባለው ላኳት። ወሀታ ላየኩነ ፊ ቀልቢ አቢጀህሚ ሸይኡ ሚን ረጅል ሀዲያ እንዲያው ዝም ብሎ ይህንን ቃል ፈልገውም ብለዋል ተብሎ ተሰጠው ደግሞ ሰውዬ ይቆጣል። ለሰጥቻቸው ጣበቃ እንዴት ሀዲያ ይመልሳሉ ሊል ነው። ያ እንዳይሆን እሱን ቅር ላለማሳኘት እንላወጥ ብለውሃላ በለውጥ መልክ ማለት ነው። መጀመሪያ እኔ ያው መልኩ አደስሎ ነበር አሁን ደግሞ ለብርዱ ጋቢው ይሻለኛል ብዬ ነው ጋቢው ላክልኝ እሷን ውሰድና በሚል ለውጥ ጠየቁ ማለት ነው። አለበለዚያ አንተ ሰጥተው ሲያበቃ አንድ ሰው ጓደኛህ ይህን ቀህን አልፈልግም ታለ ትቀየማለህ ማለት ነው። ያ እንዳይሆን እሱንም ኻጢሩን ለመጠበቅ በለውጥ መልክ ጠየቁት። ወሊየጥመኢነ ቀልቡሁ አመረሁም አንየእቱ ቢኪሳኢ አቢ ጀህል አለዚ ለም ዩዓለም አቡ ጀህም የለበሰው ቀለም የሌለው እንዲሁ ጎዳ የነበረ ጋቢ ነውና እሱን እንዲልኩለት ጠየቁ ማለት ነው። ወሀዛ ሚን ከላሚ ሚን ከማሊ ሀዲሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም በማንኛውም መልኩ ሰው እንዲቀየማቸው አይፈልጉም ነበርና ስነ መግባራቸው የተሟላ ነው። ማዩኸዙ ሚን አልሀዲስ ዋሂድ መሽሩዕየቱ ልኹሹዕ ፊ ሶላት ሶላት ላይ ኹሹዕ በጣም አስፈላጊ ነው። ሶላቱ ፈርድ ቢሆን ሱና በተለይ ፈርድ ላይ ደግሞ የበለጠ ወፊሉ ላስባብ ልጃሊበት ለሁ ኹሹዕን የሚያመጣ ነገር መስራትና ወልብትያሉ አን ኩል ማ የሽቅሉ ፊ ሶላት ሶላት ውስጥ ወስዋስ የሚያስከትልን ነገር መራቅ መጠንቀቅ ለኹሹዕ ጋባዥ ይሆናል ማለት ነው። እና የተለያዩ ወስዋስ የሚያመጡ ነገሮች አጠገብ ተቆምክ መወስወስ አይቀርማ። መጀመሪያም የወሰውሱ ነገሮች አካባቢ እንዳይኖሩ አጠንቀቅ አለበት። በአጋጣሚ ታጋጠመ ደግሞ ያን ነገር በተቻለ ያህል ሀሳብ ማራቅ አለበት። ታኔ ህናን እስትቃል አልቀልቢ ልየሲር ላየክዲሁ ሶላት በተወሰነ ደረጃ ለቅጽበት ሀሳብ ሰረቅ ብሎ ቢመለስ ያህል ሶላትን አይረጎለውም ማለት ነው። ታሊተ ቀራአቱ ተዝቢቅ ልመሳጅድ ሶስተኛ እንግዲህ ወስዋስ የሚያመጡ ነገሮችን መጠንቀቅ አስፈላጊ ነው ሲባል መስጂዶችን በዘመናዊ ቀለም ማሽቆጥቆጥና በጣም ማስዋብ የተጠላ መሆኑን ያመለክታል ማለት ነው። ለምን መስጂዶች ብዙ ጊዜ ያው በአሁኑ ጊዜ እንደሚታየው የተለያዩ መልኮች ይሰጣሉ። በተለይ በሚህራቡ አካባቢ እጅግ የተቆጠቆጡ ቀለሞች ይታያሉ። ያ ነገር ሰጋጆችን ሀሳብ ይሰርቃል ማለት ነው። ብዙ ጊዜ ሰዎች ስታያቸው አይናቸው እዛ ላይ ተሰክቶ እሱን በመከታተል ላይ ተጠምደው ይታያሉ። ያ ሰዎችን ሁሹዕ እንዲያጡ ያደርጋል። ከመሆኑም መስጂድ አዲ መሆን አለበት ማለት ነው። ፊት ለፊት ቀለሙ ደማቅ የሆነና የተለያዩ ዝጉርጉር ነገሮች መብዛት አያስፈልግም ማለት ነው። አንድ ወጥ የሆነ ቀለም ብትቀባው ችግር የለውም። ወነቅሹሃ ወልኪታበቱ ፊሃ፣ እንደገና ደግሞ የተለያዩ ጽሁፎችን ፊት ለፊት መጽሐፍም እንደዛው ወስዋስን ያመጣል። እነዛ ጽሁፎች ምንድን ናቸው እያለ ንባብ ውስጥ ይገባል ሰው ሶላቱን ዘግቶ ማለት ነው። ሊማ የጅሊቡሁ ሚን ኢሽትግሃሊል ሙሰሊነ ፊ ነዘሪ ኢለይሃ፣ ሰጋጆች ፊት ለፊታቸው የተደቀነና የተንጠለጠለውን ነገር በማስተዋል ሀሳባቸው እንዳይሰረቅባቸው ወስዋስ ከሚያመጡና ትኩረት ከሚስቡ ነገሮች ሁሉ መስጂዶች መጽዳት አለባቸዋል። ራቢያን ፊ ጀዋዙ ልብስ ልመላቢስ ልሙዓለማ ልሪጃል፣ ቀለም ያላቸው የተለያዩ መልክና ውበት ያላቸው አልባሳቶች ለወንዶች ይጠላል የሚሉ አሉ ተዑለሞች። የማይጠላ መሆኑ ግን ይሄ የነቢዩ አድራጎት ይገልጣል። መጀመሪያ ያችን ቀለም እያዩት ወድዋት ነው የወሰዷት ማለት ነው። ኋላ ግን የመውስዋስ ችግር ስታመጣ ነው እንደገና ጣሏት እንጂ መጀመሪያ ቀለም ያለው ነገር ለወንድ ልብስ አይሆንም ብለው አልተዋትም ማለት ነው። ወፊ እስቴባቡ ቀቡል ልሃድያ፣ እንዲሁም ደግሞ አንድ ዘመድ ወዳጅ አንተን አክብሮ ሀድያ በሚሰጥ ጊዜ እምቢ ማለት አይገባም ማለት ነው። ጀብረን ሊቀልቢ ሙህዲ፣ ስጦታ የሚሰጠው ሰውዬ አንተን አክብሮ አንድ ነገር ሲያመጣልህ እምቢ ታልከው ልቡ ይሰበራል። ያ እንዳይሆን እሱን ለማስደሰት መቀበልና እንዲያውም አጠፋ ሌላ ነገር አንተ መስጠት ይኖርብሃል ማለት ነው። ወተወዱድን ኢለይ ሴታ ወፊ አነሁ ላ በእስ የሚረድል ሀዲየት ሊሰበቢን፣ ሰበብ በቂ ምክንያት ካለ ደግሞ በእጃዙ ሰውየውን በማያስቀይም መልክ የተቀበልከውን እቃ መመለስ ይቻል መሆኑንም ያመለክታል። ወላኪን ማበያን ሰበቢ ሊሳሂቢሃ፣ ግን ሰበቡ ምንድን ነው ካለህ ደግሞ ምክንያቱንም መግለጥ ይኖርብሃል ማለት ነው። ሀታ ለየቃ ፊ ቀልቢ ሸይኡን፣ ሌላ ሸክ ውስጡ እንዳይገባበት። ሳቢያን ወፊ ሑስኑ አኽላቂ ነቢይ ሰለላሁ ዐለይሂ ወሰለም፣ የነቢያችን መልካም ስነ ምግባር ያመለክታል። ሀይቱ ረድ አለይ ልኪሳ አልሙዓለም ወጦለበ ልኪሳ አለዚ ለይሰ ፊሂ አዕላ፣ መልክና ውበት ያላትን መልሰው ተራ የሆነውን ልብስ ጠየቁ። ማን ዩአሊመሁ አነሁ ገይሩ ሙርተረፊን አን ሀዲየቲሂ፣ መጀመሪያ እሱም አማራጭ ሰጥቷቸዋል እና የትኛውን ትመርጣለሁ ሲሉ የተሻለውን ነው የወሰዱት መጀመሪያ። አሁን ግን ያቺ የተውኳትንም ንቅያት አይደለም ስለ ተጠይፊያት አይደለም እና እሷንም እፈልጋታለሁ ማለታቸው በሌላ በኩል ማስደሰታቸው ነው ማለት ነው። ቃለ ሸይኹ ልእስላም ኢብኑ ተይሚያ ወላ ረይበ አነ ልወስዋሰ ኩለማ ቀለ ፊ ሶላቲ ካነ አክመላ፣ እንግዲህ ሶላት ውስጥ ከቻልክ ጭራሽ ወስዋስ እንዳይመጣብህ ብትታገል ጥሩ ነው። ግን በተቻለ ያህል ካቀነስከው በቀነስክ ቁጥር ሶላት ጤናማ ይሆናል ማለት ነው። ወለዚ ዩዒኑ አላ ዛሊከ ሸይአን፣ በጥቅሉ ወስዋስ እንዳይመጣ እና ሁሹ እንዲመጣ ከሚረዱ ነገሮች ሁለት ዋና ነገሮች አሉ። አንደኛ ቁወቱል ሙቅተዲ ወዶፉ ሻቅሊ፣ ሶላትን በጥሩ ሁኔታ ለመስገድ ያለህ ችሎታ ከፍ ያለ መሆን። ሁለተኛ ደግሞ የሚያሻግሉ ነገሮች እንዳይቀርቡህ ጥንቃቄ ማድረግህ ወሳኝነት አላቸው ማለት ነው። አመል አወል፣ የመጀመሪያው ቁወቱል ሙቅተዲ የሚለው ፈጅትያዱ ለአብዲ ፈአያቂ ለማያቁል ወይፈአሉሁ፣ አንድ ሰው ሶላት በሚሰግድ ጊዜ ጎንበስ ቀና ማለቱ ብቻ ሳይሆን አላህ የሚያየው ቀልብ ውስጥ ያለን ነገር ነው። ቀልብህ በቀጥታ ለአላህ እጅ የሰጠ መሆኑን ማረጋገጥ ይኖርብሃል ማለት ነው። የምትናገረውን ነገር እየተገነዘብ ከምትሰራውን ነገር እየገመገምክ እውነት አላህ እንደፈለገው ነው ወይ እየሰገድክ ያለሁት የሚል ቁጥጥር ታደረግክ በራስህ ላይ፣ ይሄ እንግዲህ ሙሽግላትን ወሳዊሶችን ይከላከልልሃል ማለት ነው። ወየተደበሩ ልቅራአ እዛውም ላይ የምትቀራውን ቁርአን ታስተውላለህ። ወዚክ ወዱዓ አዝካርና ዱዓዎችንም ምን እንደያልክ እንደሆነ ትገነዘባለህ። ወስታዲሩ አነሁ ሙናጅ ሊላሂ ተዓላ በዛው ላይ ደግሞ በጥቅሉ እኔ አሁን ጌታን በማናገር ላይ ነኝ አላህም በማናገር ላይ ሁኜ እንዴት ወሌላ ሀሳቤ ይሄዳል? ሰዋል አደብ ነው የሚል ግንዛቤ ይኖርሃል ማለት ነው። በሰው ደረጃ እንኳ አንድ ትልቅ ሰው እያናገረ አሁን አንድ ተራ ጓደኛ መጥቶ ሊያወራህ ቢሞክር ያላየ መስለ ነው የምትተው። ያቱም የትልቅ ሰው ይቀየመኛል ብለህ ስለምትፈራ ማለት ነው። አለበለዚያ የትልቅ ሰው የተባለውን እያወራህ እያለ አንድ ተራ ወያለ የመጡ ያዋራህ እኔን ትተህ እንዴት እሱ ጋር ቢልና ይቀየመሃል ማለት ነው። በሰው ደረጃ እንኳን ወሊላህ ልመሰሉ ልአላ ወየተደበሩ ልቅራአተ ወዝክረ ወዱዓ ፈኢነ ልሙሰሊ ዩናጂ ረበው። ሰጋጅ በማንኛውም መልኩ ጌታው ጋር እየተወያየ ነው ያለው። ስለዚህ ጌታ ጋር ውይይት ይዘህ እንደገና ወደ ደካማ ፍጡሮች መውረድ የለብህም ማለት ነው። ወልኢሕሳን አን ተዕቡደ ላህ ከአነከ ተራህ። ነቢዩ እንዳሉት ኢሕሳን ማለት አላህን ስትገዛ ልክ እንደምታየው ሆነ ፈርታ አክብረህ መሆን አለበት። ፈኢን ለም ተኩን ተራህ ወአንተ የምታየው ባትሆን ፈኢነሁ የራክ እሱ መቼም በእርግጥ እንደሚያይህ መርሳት የለብህም እና ስለዚህ ይቆጣጠረኛል፣ ይታዘበኛል ብለህ ጥንቃቄ አድርግ ማለት ነው። ቱመ ከለማ ዛቀል አብዱ ሀላወተ ሶላት። አንድ ሰጋጅ የሆነ ባሪያ የሶላትን ጣዕም በቀመሰ ቁጥር ካና እንጀታቡሁ ኢለይሃ አውከት፣ ወደ ሶላት ያለው መሳብ የጠነከረ ይሆናል ማለት ነው። ሌላ ነገር ሊመጣም አይችልም። ወሀዛ የኩኑ ቢሐሰቢ ቁወት ልኢማን፣ እና ይሄ ነገር የኢማንን ጉልበት ይጠይቃል። ኢማን ጠንካራ በሆነ ቁጥር ወስዋስ አያጠቃህም። ወለአስባቡ ልሙቀውየቱ ልልኢማን ከሲራ፣ ኢማን የሚያጎለብቱ ነገሮችም ብዙ ናቸው። ፈኢነማ ፊል ቀልቢ ሚን ማሪፈቲላህ፣ መጀመሪያ በቀልብህ አላህን በአግባቡ የምታቅ ከሆነ ወማሀበቲ እሱን የምትፈቅር ከሆነ ወክሸት የምትፈራው ከሆነ ወእክላስ ዲኒ ለሁ ኢባድህን ለሱ የምታጠራት ከሆነ ወኸውፈሁ እሱን ተማንም በላይ የምትፈራና ወረጃሁ ተማንም በላይ ተስፋ የምታረግ ከሆነ ወተስዲቅ ቢአክባሪ እሱ የነገረህን ነገር እውነት የምትል ከሆነ ወገይረ ዛሊከ እነዚህን የመሳሰሉትን ነገሮች ታለህ ሚማ የተባያኑና ሱፊ ሰዎች የሚበላለጡት በዚህ ነው። እነዚህ ነገሮች በተሟሉ ቁጥር አንተ ወደ ሁሹ የቀረብክ ትሆናለህ፣ ተወስዋስ ትርቃለህ። ወየተፋሉነ ተፋሉለን አዚማ እና በእነዚህ ነጥቦች ላይ ሰዎች በጣም ከፍተኛ መራራቅን ይራራቃሉ። አንድ ሶፍ ላይ አብረው ጎን ለጎን እየሰገዱ አንደኛው አላህ ስብሃነሁ ወተዓላ አላይ ልይ ደረጃውን ከፍ ሊያደርገው ይችላል በአንድ ሰግድ፣ አንደኛው በዜሮ ሊወጣ ይችላል ማለት ነው። ስለዚህ ዋናው ትኩረት ሶላት ላይ ሁሹዕ ነው። ወይቀወይ ዛሊከ ኩለ መዝዲያድ ለአብዱ ተደቡረ ልልቁርአን። ስለዚህ ማንኛውም ሰጋጅ የሚቀራውን ቁርአን በሚገባ እያስተዋለ ከሰገደ ይህንን የሁሹዕ አቅሙን ከፍ ያደርግለታል፣ ያጎለብታል። ወፈህመን እንደገና ማዕናውን የሚረዳ ወማሪፈተን ቢአስማኢላህ ወሲፋቲ ወአዘመቲ የአላህን ስሞችና ባህርያት ክብርና ግርማውን የሚያውቅ ሰው ከማንኛውም ሰው የበለጠ ሁሹ ይኖረዋል። እነማ የኽሻ ላህ ሚን ዒባዲሂ ልዑለማ እንዳለው ማለት ነው። ወአዛሀረ ፈቅረሁ ኢለይህ ፊ ዒባደቲ እና በስግደት ላይ እያለህ ወደ ጌታ ያለህን ክጃሎት ከፍ ማድረግ አለብህ። እኔ ከፍጡር ምን አለኝ? አሁን እኔ ከአንተ ጋር እየተወያየሁ እኔ ያለኝ ግንኙነትና አላቃ አንተ ላይ ብቻ ነው ተስፋዬ የሚል ተርኪዝ ማድረግ አለብህ። ወእሽትጋለሁ ቢሂ እና አላህ ጋር መስራትን መልመድ። ፈኢነሁ ላ ሶላሀ ለሁ ኢላ ቢአን የኩነ ላሁ ማዕቡደሁ አለዚ የጥመኢኑ ኢለይህ። እና እኔ የሚበጀኝ አንተን በአንድ ልብ ጥቅልል ብዬ መገዛት ብቻ ነው፣ በአንተ ነው የምረካው የሚል አቋም ሲኖር፣ ወየነሱ ቢሂ ደስታ የሚሰማው በዛ በኢባዳው ነው፣ ወየተለዘዙ ቢዚክሪሂ እሱን በማወደስ ይደሰታል። ወላ ሁሱለ ሊሃዚሂ ኢላ ቢኢዓነቲላሂ ተዓላ እነዚህ ሁሉ ተሰጥኦዎች ከአላህ ካልተቸረው በስተቀር ሰው በጥረት ብቻ ያገኛቸው። ወመታ ለም ዩዒንሁ አላ ዛሊከ ለም ዩስሊም እና አላህ እነዚህ ነገሮች እንዲሟሉለት ያረዳው ሰው የእሱ ጥረቱ ብቻ አይጠቅመውም። ወላ ሀውለ ወላ ቁወተ ኢላ ቢላህ የምንፈልገውን ለማገኘት ዘዴ ጉልበት የለም በአላህ ድጋፍና እርዳታ ካልሆነ በስተቀር። አሳኒ ሁለተኛ ዘዋሉ ልአዋሪት ድንገት የሚመጡ ሀሳቦችን ማስወገድ ነው፣ መጋፈጥና መከላከል። ሆል ኢጅቲሃዱ ፊ ደብዒ ማ የሽግሉ ልቀልበ ሚን ተፈኩር ልኢንሳን ያልሆነ ነገር ብላይ ድንገት ይመጣብሃል። የረሳው ቃ ሁሉ ትዝ የሚለ ስግድ ሲገባ የሰው መልእክት ሁሉ እንደዛው፣ የቴሌፎኑ የሚጮኸው እንደዛው። ይሄ ሁሉ እንግዲህ ዱዕያ ይሆንብሃል ማለት ነው። እነዚህ ሁሉ ነገሮች ሲከሰቱ ወዲያውኑ ታትር በተበት ረጋ ባለመልኩ ወደ እርምጃ መውሰድ አለብህ ማለት ነው። ቢማ ላ ዩፊዱሁ ፊ ኢባደቲ በኢባዳው የማይጠቅም የሆነ ነገር በተከሰተ ቁጥር ወዲያውኑ ዲብን ማድረግ አለብህ። ሶላት ላይ ነኝ እኮ ይህ ሸይጣን ከይዲ ነው ብለህ ትነቃበታለህ ማለት ነው። ተደቡረል ጀዋዲብ እና التي تجذب القلب عن مقصود الصلاة. صلاة إن قلب من لا يتنبأ صلاة كن كقلب يا سو قلب تقلب صلاة من تقول يا ركه هي ميتا نجار ولو ما كلا كل ما كتالب وهذا في كل عبد بحسبه ناي هنجري يان دان دوباره كلا يدل باك ملكنو አንዳንዱ በቀላሉ መቋቋም ይችላል፣ አንዳንዱ ደግሞ በቀላሉ ምራታም አለ ማለት ነው። እነ ከሰረተ ወሳዋሲ ቢያዝረብ ከሰረተ ሹቡሃት ወሸሃዋት ወስዋት የሚበዛውና የሚያይለው ሸሃዋትና ሹቡሃት በበዛ ቁጥር ነው ማለት ነው። በዲንህ እንግዲህ የተለያዩ ሹቡሃት ካሉ ብዥታ ካሉ እንደገና ደግሞ የተለያዩ ሸሃዋት ፍላጎቶች ካሉብህ እነዛ ነገሮች ናቸው ለወስዋስ አሰልፎ የሚሰጡ ወታሊቁል ቀልቢ ልልመህቡባት በተለያዩ በመጥቶዳቸው ነገሮች ልብ መተመዱ እንደዛው የወስዋስ በር ከፍትባል አለት የምሶሪ ፎልቀልብ ኢላ ጠለቢያ ናም ተፈልጋቸው ነገሮች ቀልብ እንግዲህ ተዝካለው ሶላት ዘንግቶ ወደዛ ይገሰግሳል ወላ አብዱል ከይስ የጅታይሉ ከማል ፍዶር ና ብልህ የሆነ ባሪያ እነዚህ ነገሮች ሁሉ ተቋቁሞ ሐሳቡን አጠቅሎ ወደ ጌታው መመለሱን ለማሟላት የሚጥረው ነው ولا حول ولا قوه الا بالله العلي العظيم ان الذين نغروا كله ما استكاكلنا مره بقال اللي بيبالوا قال لا يدلم الله كردان بستقر وقت قلبتهم الا نيلا